በእርሱ እያዛለሁ የሚል ትርጓሜ ይኖረዋል ማለት ነው። አዑዙ ብለን ስንናገር አሁን ምን ማለት እንደሆነ ገብቶናል። በአላህ ረህመት፣ በአላህ ጥበቃ እጠበቃለሁ፣ ራሴንም ወደ አላህ ትሩፋት፣ ወደ ቸርነቱ አስጠጋለሁ ማለት ነው። አዑዙ ስንል አዑዙ ቢላህ፣ በአላህ እጠበቃለሁ ብዬ ስናገር፣ ከማን ሚነ ሸይጣን፣ ከሸይጣን አለን። ከሸይጣን ምን ማለት ነው? ከሸይጣን ሲባል ወፊህ ቀውላን፣ ሁለት ትርጓሜዎች ተሰጥተውታል። አሐዱሁማ፣ አንደኛው አነሁ ሙሽተቁ ሚን ሸጠነ፣ ሸጠነ ከሚለው ግስ ርቢ ሆኖ መጥቷል። አይ በዑደ ማለት ነው፣ የራቀ ማለት ነው። ወሱሚየ ኩሉ ሙተመሪድን ሚን ጅኒን ወኢንሲን ወዳበትን ሸይጣና። ስለዚህ ከሰው ከአጋንንት ከተንቀሳቃሽ እንስሳትም እንደዚሁ መስመርና ድንበር የጣሰ ነገር ሁሉ ሸይጣን ተብሎ ይጠራል። ለምን? ሊቡዕድህ አን ረሻድ፣ ከቅን ጎዳና ስለ ራቀ። ወሰዳድ፣ ከቀጥተኛው መንገድ ወይም ከእውነታው ስለ ጠፋ ማለት ነው። ወአን ኩል ኸይሪን፣ ከማንኛውም መልካም ነገር ስለ ራቀ። አው ሊቡዕድህ አን ረሕመቲላህ ዐዘ ወጀል፣ ወይም ከአላህ ረሕመት ከአላህ ቸርነት በመራቁ ሰበብ ሸይጣን ተብሎ ይጠራል ማለት ነው። አሳኒ ሁለተኛው ደግሞ ትርጓሜ ሙሽተቁ ምን ሻጠ፣ ሻጠ ከሚለው ግስ ርቢ ሆኖ ነው የመጣው። ሸጠነ ሳይሆን ሻጠ። ምን ማለት ነው? ሻጠ የሺጥ ይባላል። ኢዛ ሐለከ ወህተረቀ ገደበን፣ በቁጣ ሲጠፋ በቁጣ ሲቃጠል ማለት ነው። ሊአነ ሸይጣነ መክሉቁ ሚናር፣ ሰይጣን የተፈጠረው ከእሳት ነው። ለዚህ ነው ወሊዛሊከ ፊህ ልቁወቱ ልገደብያ፣ የቁጣ ባህሪ እሱ ላይ የሚበዛበት ማለት ነው። የቁጣ ባህሪ የሚታይበት ከእሳትም በመፈጠሩ ሰበብ ነው። አላ ኩል ያህል ከትክክለኛ ማዕና ጋር የሚሄደው የመጀመሪያው ይሆናል ማለት ነው። ያው ሁለቱም ሰሒህ ናቸው በትርጓሜ ደረጃ ተብሏል። ወላኪን ልአወሉ አሰሕ፣ የመጀመሪያው በላጭ ነው ነው። ምክንያቱም ሊአነ ልዓረበ ተቁል፣ አረቦች ሲናገሩ ምን ይላሉ? ተሸይጠነ ፉላኑን ይላሉ። እከሌ ሰይጣን ሆነ፣ ተሰየጠነ እንደሚባለው ማለት ነው። ኢዛ ፈዓለ ፊዕለ ሸያጢን፣ የሰይጣናትን ስራ ሲሰራ ተሸይጠነ ነው የሚሉት። ሸጠነ ከሚለው ግስ ርቢ ሆኖ መጣ የሚለው ይበልጥ ያስይዘናል ማለት ነው። እናም ፈሰሒሁ አሸይጣኑ ሙሽተቁ ሚነል ቡዕድ፣ ሸይጣን ሸጠነ ወይም በዑደ ከሚለው ርቢ ሆኖ የመጣ የተያያዘ መሆኑን ያሳየናል ማለት ነው። ወሊሃذا يسمون كل من تمرد من جني وانسي وحيوان شيطانا، ከሰዎች ከአጋንንቶች ከእንስሳትም ወሰን ያለፈና ድንበር የጣሰ ሁሉ ሸይጣን የሚል ስያሜ ይሰጠዋል። قال تعالى الله እንደዚህ ብሏልና በሱረቱ الانعام ቁጥር 112 በመዕራፍ 6 ሱረቱ الانعام ቁጥር 112 ላይ اعوذ بالله من الشيطان الرجيم وكذلك جعلنا لكل نبي عدوا لكل نبي عدوا شياطين الإنس والجن يوحي بعضهم إلى بعض زخرف القول غرورا زخرف القول غرورا ولو شاء ربك ما فعلوا فذرهم وما يفترون وكذلك لك اندزه جعلنا لكل نبي لإيان داندو نبي أدرغنال عدوا شياطين الإنس والجن يسونا ياغان انت سيطانات أدرغن الله جوال يوحي بعضهم إلى بعض زخرف القول غرورا ከፊላቸው ወደ ከፊሉ ከሰይጣናትና ከሰው ጠንቋዮች እንደዚሁም ሳህር ደጋሚዎች ማለት ነው የሐሰት ንግግርና ሽንገላን ማተለያን እርስ በርስ ይመካከራሉ፣ ይተላለፋሉ። ወለው ሻአ ረቡከ ማ ፈዓሉ፣ ጌታህ ቢሻ ኖሮ አይሰሩትም ነበር። ፈዘሩሁም ወማ የፍተሩን፣ የሚቀጥፉትን ነገር ለጊዜው ተዋቸው ይላል። እና እዚህ ቦታ ላይ ሸያጢን አልኢንስ የሰውም ሰይጣናት ሲል ሰይጣን የሚለው ለዛ አጋንንታዊ ፍጡር ለሆነው ብቻ ሳይሆን ለሰውም የሚሰጥ ስያሜ መሆኑን እንረዳለን ማለት ነው። ከሰውም አለ። ወፊ ሙስነድ ልኢማም አሕመድ አን አቢ ዘርን ረዲየላሁ አንሁ ቃል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ ነቢያችን ዐለይሂ ሰላቱ ወሰላም ምን አሉ? የአባ ዘሪ፣ አንተ አባ ዘር ሆይ ተአወዝ ቢላሂ ሚን ሸያጢን ልኢንሲ ወልጅን፣ ከሰውና ካጋንንት ሰይጣናት በአላህ ተጠበቅ አሉት። ፈቁልቱ አልኩኝ አለ እሱም፣ አወሊል ኢንሳኒ ሸያጢን፣ ሰውም ሰይጣናት ይኖሩታል እንዴ ስላቸው፣ ቃለ ነዓም፣ አዎን በማለት መለሱልኝ አለ። ስለዚህ ከሰውም የሰይጣንን ስራ የሰራ ድንበር ያለፈ ሰው ምን ስያሜ ሊሰጠው ይችላል? ሰይጣን፣ ሸይጣን ተብሎ ሊጠራ ይችላል ማለት ነው። አዑዙ ቢላሂ ሚነ ሸይጣን። አሁን ከሰይጣናት በአላህ እንጠበቃለን ስንል ትርጓሜው እየገባን ነው ማለት ነው። ይሄ ሸይጣን ማለት ግን አረጂም፣ እርጉም የሆነው ወደሚለው ደግሞ እንመጣለን። ሸይጣን ረጂም ነው። ወፊህ ቀውላን፣ እዚህም ላይ ያው ሁለት ትርጓሜ ተሰጥቶታል። አረጂም የሚለው ላይ አንደኛ ቢማዕና መፍዑል ነው፣ መርጁም በሚለው ማዕና እንሄዳለን። ይሄ ማለት ፈኢማ አን የኩነ መርጁመን አይ መጥሩደን አው መልዑነን ሚን ረሕመቲላህ፣ እርጉም ሲባል ከአላህ ረሕመት ከአላህ እዝነት የተባረረ የተረገመ ማለት ነው። ሚን ረሕመቲላህ ተዓላ ወሚን ኸይራቲሂ፣ ከአላህ ቸርነት ከእሱ እዝነትና ረሕመት የተባረረ በመሆኑ ረጂም እርጉም ተብሎ ተጠርቷል። ቃለ አላሁ ተዓላ፣ ጌታችን አላህ ሱረቱ ሳድ ቁጥር 77 ላይ እንደተናገረው በምዕራፍ 38 ቁጥር 77 ላይ ቃለ ፈኽሩጅ ሚንሃ ፈኢነከ ረጂም፣ ከዚች ከምትኖርባት የድሎት ዓለም ከጀነት ውጣ አንተ እርጉም ነህና ብሎታል። ስለዚህም ሚነ ሸይጣን አረጂም ተብሎ የተጠራው ለዚህ ነው። وحكى الله تعالى عن والد ابراهيم عليه السلام انه قال له ابراهيم عليه السلام اباتو سيزتبت انديهم من دالو جيتاچن نغرون نبر سوره مريم 46ኛው አንቀጽ ላይ በሱረቱ መርየም ምዕራፍ 19 አንቀጽ 46 ላይ لا ان لم تنتهي لارجمنك واهجرني مليا لا ان لم تنتهي انت ابراهيم وي ከዚህ ተግባርህ የእኛን አማልክት ከማነወርና ከመቃወም ባትቆጠብ ለአርጁመነከ እወግርሃለሁ ብሎት ነበር። አባርርሃለሁ ከዚሁ። ዋህጁርኒ መልያ ትንሽን ጊዜ ጠብቀኝ ብሎታል። ለአርጁመነከ የሚለው ነው አሁን መሐል ሻሂዱ። አረጂም የተባለውም ሸይጣን ከአላህ ረሕመት እዝነት የተባረረ በመሆኑ ነው ነው። ስለዚህ ትርጓሜው ምን ይሆናል ማለት ነው? አዑዙ ቢላሂ ሚነ ሸይጣን ረጂም ማለት አይ አተሐሰኑ፣ እጠበቃለሁ፣ ወአስተጂሩ፣ እጎራበታለሁ፣ ወአልተጂኡ ኢለላሂ ሱብሓነሁ ወተዓላ፣ ወደ ጌታ አላህም እጠጋለሁ ማለት ነው። ሊየሕፈዘኒ፣ አላህ እንዲጠብቀኝ፣ ሚን ሸሪ ሸይጣን አረጂም፣ እርጉም ከሆነው ሰይጣን ክፋት እንዲጠብቀኝ፣ ወወሳዊሲሂ፣ እንደዚሁም ከእሱ ጉትጎታዎች እንዲጠብቀኝ በአላህ እጠበቃለሁ ማለት ነው። ላ የዱሩኒ ፊ ዲኒ ወዱንያይ፣ በሃይማኖቴም ሆነ በዱንያ ኑሮዬ ጉዳትን እንዳያደርስብኝ በአላህ እጠበቃለሁኝ ማለት ነው። አው የሱደኒ አን ፊዕሊን ኡሚርቱ ቢሂ፣ ወይም የታዘዝኩትን ነገር እንዳልሰራ በር ከሚዘጋብኝ። አው የሑሰኒ ዓላ ፊዕሊን ኑሂቱ አንሁ፣ እንዳልሰራው ከተከለከልኩት ተግባር ደግሞ እንድሰራ እንዳይገፋፋኝ በአላህ እጠበቃለሁ። ፈኢነ ሸይጣን፣ ምክንያቱም ሰይጣን ላ የኩፍሁ አን ልኢንሳን ኢላ ላሁ ተዓላ፣ ከሰው ማንም ሊከለክለው ሊያግደው የሚችል የለም አላህ ካልሆነ በቀር። ስለዚህም እኛ ጥበቃችንን ወደ ጌታ አላህ በማዞር አዑዙ ቢላሂ ሚነ ሸይጣን ረጂም እንላለን። ትርጓሜው ገብቶናል አደል ወንድም እህቶች? አዑዙ ቢላሂ ሚነ ሸይጣን ረጂም የሚለው والمقصود من الاستعاذة دفع الشر الشيطان ان وانا يتفلقوا باستعاذه الله اندي طبقن سنناجر يا شيطانن كفات يا شيطانن تنكول نو بقى مملس يمسفلقوا يسو كفاتوش دمو والشرور ثلاثه بثلاث منجد نو ميمطوت ሁለተኛው ያው ከቶፒካችን ስላልሄደ ነው እህት መርየም እየዘለልኩ ያለሁት ጀዛኪላህ በመከታተልሽ እና ክፋቶች በጠቅላላ በሶስት ይታያሉ አንደኛው ኢማ ኢዕቲቃዲያ በእምነታችን ውስጥ የሚፈጸሙ ክፋቶች አሉ። ወይድኹሉ ፊሃ ጀሚዑ ልመዛሂቡ ልባጢላ አጠቃላይ የሐሰት መንገዶች ሁሉ የሐሰት እምነቶች አካሄዶች ሁሉ ይካተታሉ። ከነዚህ የሐሰት እምነቶች ሰይጣን በጎትጎታው እንዳይጥለን በአላህ እንድንጠበቅ ነው የሚያስፈልገው። ወኢማ ዲንያ ወይንም ደግሞ ሃይማኖታዊ ሊሆኑ ይችላሉ። ወሁወ ማ የድኹሉ ተሕተ መንህያት ተካሊፍ፣ በሃይማኖታዊ ህግጋቶች ውስጥ አላህ የከለከለንን ነገር እንድንዳፈር እንዳያነሳሳን ማለት ነው። ሶስተኛ ወሚንሃ በደንያ፣ አካላዊም ሊሆኑ ይችላሉ። ከላምራዲ ወልአላሚ ወገይሪሃ ሚነል በላ፣ በሽታዎች እንደዚሁም ህመሞች የመሳሰሉ የሰውነት ህመሞች አሉ። አላህ ከነዚህ እንዲጠብቀን ነው። ስለዚህም አለው አሁን ሲዘጉት ወዓለ ልዓቂሊ፣ አዎ አእምሮ አለን ማሰብ ማስተንተን እንችላለሁ ለሚል ሰው ኢዛ አራደ ልስቲዓዘተ፣ ሰላት ላይ ገብቶ አዑዙ ቢላሂ ሚነ ሸይጣን ረጂም ማለትን ሲፈልግ አን ያስተሕዲረ ሃዚህ ልአጅናሱ ሰላሳ፣ እነዚህን ሶስት ነገሮች በውስጡ በቀልቡ ሊያስብና ሊሰበስባቸው ግድ ነው። አዑዙ ቢላሂ ሲል ከምን እንደሚጠበቅ ቀልቡ ያስብበት ይፈክርበት። ዝም ብሎ ሙበርመጅ ወይም ፕሮግራምድ ስለሆነ ብቻ በአንደበቱ አይናገረው። አላህን ከምን አይነት ነገር እንዲጠብቀው እየተማጸነ እንደሆነ ቀልቡን ሰብሰብ አድርጎ ይጠቀም እያሉ ነው። አዑዙ ቢላሂ ሚነ ሸይጣን ረጂም። ጥሩ፣ እስካሁን ያየነው ትርጓሜውን ነው። እንግዲህ አሁን የምናየው ደግሞ አልመዓኒ የልሙስተንበጠቱ ሚነ ልስቲዓዛ፣ ከዚህ ትርጓሜ ላይ የምንወስዳቸው ደግሞ ትምህርት አሉ። አሁን ትምህርቱን አይተናል አጠር ባለ መልኩ አዑዙ ቢላሂ ሚነ ሸይጣን ረጂም ማለት። በቀጣዩ ደግሞ የምናየው ከዚህ ከትርጓሜ ውስጥ በጣም ብዙ ትምህርቶች ማግኘት ይቻላል። ከዚህ ላይ እስቲ ምን ምን ትምህርት እናገኛለን? አንተ ወይ አንቺ አዑዙ ቢላሂ ሚነ ሸይጣን ረጂም አላችሁ ምን ማለት ነው? ይህንን ስትናገሩ ምን ምን ነገሮችን መረዳት ይቻላል? አንደኛ ተከታተሉ፣ በተለይ ይሄን ፓርት ደግሞ አልስቲዓዘቱ አዑዙ ቢላሂ ሚነ ሸይጣን ረጂም ማለት ኢዕትራፉን ማመን ነው ማለት ነው። ወኢቅራሩን ማመንና ማረጋገጥ ነው። ሚነል ዓብዲ ከአንድ ባሪያ ወይም አዑዙ ቢላሂ ሚነ ሸይጣን ረጂም ከሚለው እምነትና ማረጋገጫ ተገኘ። ቢልዓጅዚ ወድዕፍ ደካማነትና ስንፍናን ማመን ተገኘ። ወኢትራፉ ሚነል ዓብዲ ቢቁድረቲል ባሊ ዐዘ ወጀል የጌታ ቢቁድረቲል ባሪ ዐዘ ወጀል የጌታችንንም የአላህ ፍጹም ቻይነትን ማረጋገጥ እዚህ ውስጥ ይገኛል። ስለሆነም ወአነሁ አልቃዲር ጌታችን አላህ ቻይ ነው። አላ ከፍ ሸይጣን ሰይጣንን በመመለስና በመመከት ወወስወሰቲሂ የእሱን ጉትጎታ ወደ ጎን በመጣል ላይ ጌታችን ቻይ ነው። ወደፍዒ ጀሚዕ ልሙድራቲ ወልአፋት አጠቃላይ የሚጎዱን ነገሮች በጠቅላላ ሰይጣንን እንቅፋት የሚያመጣብንን ነገር በጠቅላላ አላህ የሚመልስልን የሚመክትልን መሆኑን ከዚህ እንረዳለን ማለት ነው። ተግባባን? አዑዙ ቢላሂ ሚነ ሸይጣን ረጂም ስንል አንደኛው የምንረዳው ትርጓሜ ደካሞች መሆናችንን አምነናል ማለት ነው። አቅም አልባዎች ነን። የዚህን የሸይጣንን ተንኮል አላህ ብቻ እንጂ ሌላ ሊመልሰው ሊመክተው የሚችል እንደሌለ በመረዳት ባንተው እንጠበቃለን ብለን ተናግረናል። ይሄ አንድ የምንረዳው ነው ማለት ነው። ወሃዛ የዱሉ ታዲያ ይሄ ምንን ያሳያል ከተባለ አላ አነሁ ላ ወሲለተ ኢለል ቁርቢ ሚን ሐድረቲላሂ ሱብሓነሁ ወተዓላ ወደ ጌታችን ወደ አምላካችን አላህ ቸርነት ወደ እሱ እዝነት በየትኛውም መንገድ ቢሆን መቃረብ አይቻልም ማለት ነው። ኢላ ቢልዐጅዚ ወልኢንኪሳር ድክመታችንን በመግለጽ በጣም ሞራላችን የወደቀ የተሰበር አቅመቢስ አልባዎች አቅም አልባዎች መሆናችንን በማመን ካልሆነ በቀር ወደ አላህ መቃረብ አይቻልም ማለት ነው። ወቀድ አመረን አላሁ ሱብሓነሁ ወተዓላ ስለዚህም ጌታ አምላካችን አላህ አዞናል ማለት ነው። አነስተዒዘ ሚነ ሸያጢን ከሰይጣናት እንድንጠበቅ ሊአነሁም ምክንያቱም እነሱ ላ ተንፈዑ መዓሁም ልሒል ከእነሱ ጋር ተንኮል ዘዴ ሊጠቅም አይችልም። ወላ ዩንቃዱነ ቢልማዕሩፍ ወይ በመልካም ነገር የሚታዘዙም አይደሉም ማለት ነው። እና አንደኛ ይሄን ትምህርት እናገኛለን ማለት ነው። ሁለተኛ ምን ተማርን? አዑዙ ቢላሂ ሚነ ሸይጣን ረጂም ከሚለው ምንን ጥልቅ ሚስጥር እናገኛለን ቢባል አልስቲዓዘቱ ይሄ አዑዙ ቢላሂ ሚነ ሸይጣን ረጂም የሚለው ኢዕትራፉ ሚነል ዓብድ አይደን ቢአነ ሸይጣን ዓዱውን ሙቢን ሰይጣን ለሰዎች ግልጽ ጠላት መሆኑን አንድ የአላህ ባሪያ ማመኑን ያሳያል። ግልጽ ጠላታችን ባይሆን ኖሮ አላህ ሆይ ከዚህ ከሰይጣን ክፋት አንተ ጠብቀን ብለን ባልተናገርን ነበር። አዑዙ ቢላሂ ሚነ ሸይጣን ረጂም ማለታችን ግን ምን አስተማረን ማለት ነው? ሰይጣን ግልጽ ጠላታችን መሆኑንም እግረ መንገድ ተናገርን ማለት ነው። እና በዚህ ጉዳይ ላይ የመስኩ ሊቃውንቶች ዑለማዎች ሲናገሩ ምን ይላሉ? ኢነ ሊልኢንሳኒ ዐዱወይን፣ ኢነ ሊልኢንሳን ዐዱወይን፣ የሰው ልጅ ሁለት ጠላቶች አሉት። አሐዱሁማ ዛሂሩን ወልአኸሩ ባጢኑን፣ አንደኛው ይፋ ወይም ግልጽ ጠላት ይባላል፣ ሌላኛው የውስጥ ጠላት ይባላል። ወአንተ ማእሙሩን ቢሙሓረበትሂማ፣ አንተ የታዘዝከው ሁለቱንም ጠላቶች ልትታገላቸው ልትዋጋቸው ነው። ወሚን አልማዕሉም፣ በግልጽ እንደሚታወቀው አነ ሙሓረበት አልዓድዊ አልባጢን፣ አነ ሙሓረበት አልዓድዊ አልባጢን አውላ ሚን ሙሓረበት አልዓድዊ አልዛሂር፣ ውስጣዊ ጠላትን መዋጋት፣ ውስጣዊ ጠላትን መታገል በይፋ ከሚታይ ጠላት ጋራ በይፋ ከሚታይ ጠላት መታገል በላይ ይበልጥ መሆኑን እንረዳለን። ከውጫዊ ጠላት በላይ የውስጥ ጠላትን መታገል በጣም በላጭ ነው። ሌል ኡሙር ኢታሊያ ይላል። እስቲ ይህንን ምሳሌ ስሙት። ቀጥሎ ላሉ ጉዳዮች አንደኛ አልዓድው ዛሂር፣ በይፋ የሚታይ የውጭ ጠላት ኢን ወጀደ ፉርሰተን ሊሙሓረበቲክ፣ አንተን ለመዋጋት አንተን ለመጋደል የሆነ አጋጣሚ ቢያገኝም ፈዓላ መታዒ ዱንያ፣ በዱንያ ጥቅሞች ነው፣ በዲንህ አይደለም። የውጭ ጠላት በዱንያው ላይ ብቻ ነው የሚመጣብህ። ፊ ሒነ አነ ልዓድወ ልባጢን ኢን ወጀደ ፉርሰተን ሊሙሓረበቲከ ፈዓለ ዲኒ ወልየቂን፣ የውስጥ ጠላትህ ግን አጋጣሚው ከተከፈተለት አንተን የሚዋጋህ በዲንህና በየቂንህ ነው። ዲንህን ለመቀልበስ የቂንህን እርግጠኝነትህን ወደ ጥርጣሬ ለመመለስ ካልሆነ በቀር ለሌላ አይደለም። ስለዚህ ዋና ልታስተካክል የሚገባው የውስጥ ጠላትን መታገል ነው። ሁለተኛ አልዓድው ዛሂር፣ ይሄ የውጭ ጠላት ወይም ደግሞ በይፋ የሚታይ ግልጽ ጠላት የምንለው ኢን ገለበና፣ ቢያሸንፈን እንኳን ኩና ማእጁሪን፣ እኛ በመታገላችን አጅር የሚሰጣቸው ተከፋዮች እንሆናለን። ወልዓድው ልባጢን፣ የውስጥ ጠላት ግን ታግሎ ካሸነፈን ኢን ገለበና ኩና መፍቱኒን፣ ተፈታኞች ሆነናል፣ በፈተናውም የወደቅን እንሆናለን። ስለዚህም የውስጥ ጠላትን ማሸነፍ ከውጭ ወይም በይፋ ከሚታየው ጠላት በላጭ ነው። ሶስተኛው ምክንያት ደግሞ መንቁቲለ ሚን ቂበል ልዓድዊ ዛሂር፣ ከግልጽ ጠላት ጋር ታግሎ የተገደለ ሰው ካነ ሸሂደን፣ ሸሂድ ይሰኛል፣ ሰማዕት ተብሎ ነው የሚጠራው። ለምን? ለዲኑ ብሎ ስለ ሞተ። ወመን ቀተለሁ ልዓድዊ ልባጢን፣ ውስጣዊ ጠላት የገደለው ግን ካነ ጠሪደን፣ ከአላህ ረሕመት የተባረረ እርጉም ይሆናል ማለት ነው። ሊዛሊክ ስለዚህም ካነ ልእሕትራዙ ሚን አልዓድዊ ልባጢን አውላ፣ የውስጥ ጠላትን መታገል እርሱን መጠባበቅ በላጭ ይሆናል። ወዛሊከ ላ የኩኑ፣ ይሄ ደግሞ ድሉም በፍጹም ሊሆን ሊገኝ አይችልም። ኢላ ቢአን የቁል አረጁሉ ቢቀልቢሂ ወሊሳኒህ፣ ሰውየው በልቡም በምላሱም እንዲህ ካላለ በቀር። አዑዙ ቢላሂ ሚነ ሸይጣን ረጂም፣ እርጉም ከሆነው ከአላህ ረሕመት ከተባረረው ሰይጣን በአላህ እጠበቃለሁ ብሎ ካልተናገረ በስተቀር። ወኢብሊሱ ለዒን ዐዳወቱሁ ዛሂረቱን ሊልኢንሳን፣ የተረገመው ከአላህ ረሕመት የተባረረው ኢብሊስ ለሰው ልጆች ያለው ጠላትነት ሙንዙ አወል ልበሸርያ፣ ገና ከመጀመሪያው ሰው ከአባታችን አደም ዓለይሂ ሰላም ዘመን አንስቶ ነው። ዒንደማ አመረ አላሁ ስብሓነሁ ወተዓላ አልመላኢከተ ቢስጁድ ሊአደም ዓለይሂ ሰላም፣ ለአደም ዓለይሂ ሰላም የአክብሮትን ስግደት እንዲሰግዱ አላህ መላኢካዎችን ባዘዘ ጊዜ ተክሪመን ለሁ ወሊዙርየትህ፣ ለአደምም ሆነ ለዘሮቹ ክብር ብሎ ጌታችን አላህ የአክብሮትን ስግደት ስገዱ ብሎ መላኢካዎችን ባዘዘ ጊዜ ፈሰጀደ ልመላኢከቱ ኩልሁም አጅመዑን፣ መላእክት በጠቅላላ የጌታቸውን ትእዛዝ በመቀበል ሰግደው ነበረ። ኢላ ኢብሊስ፣ ኢብሊስ ብቻ ሲቀር ኢምተነዐ ሚነ ስጁድ ተከቡረን ወዒናደን፣ ከዚህ ከስጁድ ወይም ከስግደት እምቢ አለ በኩራትና በእንቢተኝነት ስሜት። ወቀድ ዘከረ ልዕለተ ፊል ኢምትናዕ፣ ለምን እምቢ እንዳለም ሲናገር ጌታችን አላህ በቃሉ እንደነገረን ቃለ አነ ኸይሩን ሚን ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን፣ እኔ ከሱ በላጭ ነኝ፣ እኔን የፈጠርከኝ ከእሳት ሲሆን እሱን ከጭቃ ፈጥረኸዋል አለ። ቃለ ኢብሊሱ ለዒን፣ ይሄ ማለት ምን ማለት ነው? ይሄ እርጉም የሆነው ሰይጣን ምን አለ? አነ አፍደሉ ወአሽረፉ ሚንሁ፣ እኔ ከሱ የበለጥኩ ነኝ፣ ክብርም ያለኝ ነኝ። ሊሸረፊ ዑንሱሪ ዐላ ዑንሱሪሂ፣ እኔ የተፈጠርኩበት ማቴሪያል እሱ ከተፈጠረበት ንጥረ ነገር የበለጠ ስለሆነ። ሊአነኒ መኽሉቁን ሚን ናር፣ እኔ የተፈጠርኩት ከእሳት ነው አለ። ከእሳት ተፈጥር ያለው ወናሩ አሽረፉ ሚን አጢን፣ እሳት ደግሞ ከጭቃ በላይ ክብር ያለው ነው። ፈከይፈ የስጁዱ ልፋድሉ ሊልመፍቡል፣ በላጭ እንዴት ለተበላጭ ሊሰግድ ይችላል አለ። አያችሁ፣ እኔ ይበልጠዋለሁ ያለው የተፈጠረበትን ማቴሪያል አየና አላህ ያዘዘውን ትእዛዝ ረስቶ ያዘዘው ጌታ አላህ ከሁሉ የሚበልጥ መሆኑን ዘንግቶ እንዴት የበለጠ ነገር ለተበለጠ ነገር የአክብሮት ስግደትን ይሰግዳል በማለት መስመርን ለቀቀ። ነገሩ ኢብሊስ ያንን ያስብ እንጂ ከእሳትና ከጭቃ የሚበልጠው ጭቃ ነው፣ አፈር በላጭ እንጂ ሌላ አይደለም። ሱረቱ ለአዕራፍ ቁጥር 12 ነው። ሱረቱ ለአዕራፍ ምዕራፍ 7 ቁጥር 12 ላይ ያሁኑ ማለት ነው። ምክንያቱም ጭቃና አፈር በላጭ ለመሆኑ ምንድን ነው? ሰዎች ሁሉ የተፈጠሩት ከአንደኛ ከአፈር ነው። ከእነዚህ ሰዎች ውስጥ የአላህ ነቢያቶች ሳሊሖች አሉ። ስለዚህ አፈር ከእሳት እንደሚበልጥ እንረዳለን። ሁለተኛ ደግሞ አፈር ሰዎች በሕይወት ለመኖር እንዲያስችላቸው የተለያዩ አዝእርቶችን የተሸከመው አፈር ነው። አምላካችን አላህ ሲሳያችንን ከዚሁ ከመሬት ላይ አይደለ የሚያወጣልን? ከላይ ውሃን ያወርድልናል። ከዛ ثم شققنا الأرض شقا فأنبتنا فيها حبا وعنبا وقضبا وزيتونا ونخلا وحدائق غلبا وفاكهة وأبا. إنزهن هلو يعتاكل تينتوش الله يبقل لنا لمن متاعا لكم ولأنعامكم من دالو. سلزهم አፈር ሰዎች በሕይወት ለመኖር የሚያስችላቸውን ነገር ያበቅላል። እሳት ግን ከተከሰተ የበቀለውን ማጥፋት እንጂ ሌላ ምንም ስራ የለውም ማለት ነው። ነገ ደግሞ እሳት ማለት የአላህ ጠላቶች የሚኖሩበት የመኖሪያ ስፍራ ነች። ኢብሊስ የሄደበት ቅያስ አልሰራለትም ማለት ነው። ለማንኛውም ከዚሁ ከአዑዙ ቢላሂ ሚነ ሸይጣን ረጂም ይህንን እንማራለን። ሶስተኛ አድኸለ ልአሊፍ ወላሙ ፊ ሸይጣን አዑዙ ቢላሂ ሚን ሸይጣን ረጂም አይደለም፣ ሚነ ሸይጣን ነው አይደለም የምንለው። ሚን ሸይጣን ሳይሆን ሚነ ሸይጣን ብለናል። ይሄ ማለት አሊፍና ላም ገብተዋል ማለት ነው። ለምን? ሊተዕሪፍ ሊየኩነ ተዕሪፈን ሊልጅንስ፣ ማንነቱ ተለይቶ እንዲታወቅ ነው። አርቲክሉን ዴፊኒት አድርጎታል ማለት ነው። ለምንድን ነው ዴፊኒት የሆነውን አርቲክል እዚህ ጋር የተቀመጠው? የትኛው እንደሆነ ተለይቶ እንዲታወቅ ነው። ሊአነ ሸያጢነ ከሲረቱን ከማቁልና፣ ቅድም እንዳየነው ሰይጣናቶች ብዙ ናቸው። መርእየቱን ወገይሩ መርእያ፣ በአይን የሚታይ የማይታይ ብለናል። ከሰውም አለ ስላልን ማለት ነው። እንደውም ወሩበማ ካነት ልመርእየቱ ፊ ሀዘ ዘመን አሸድ፣ አንዳንድ ጊዜ በዚህ ዘመን በተለይ የሚታዩ ሰይጣናቶች እጅግ የከፉ ናቸው ብለንም እናምናለን። ለማንኛውም ምንድን ነው እዚህ ቦታ ላይ የተፈለገው? ያ አጋንንታዊ ፍጡር የሆነውን ዋናውን ሰይጣን ለይቶ ለማሳየት ተፈልጎ ነው። ይህንንም ከዚሁ ትምህርት እናገኛለን ማለት ነው። አራተኛ ደግሞ ምን እንማራለን? ከአዑዙ ቢላሂ ሚነ ሸይጣን ረጂም አልስቲዓዘቱ ተድፈዑ ገደቡ ልኢንሳን። አዑዙ ቢላሂ ሚነ ሸይጣን ረጂም ማለት የሰውን ቁጣ ይከላከላል። ሰው በሚቆጣ ሰዓት ቁጣውን ወዲያው የሚያበርድለት ምንድን ነው? እስቲዓዛ ነው። አዑዙ ቢላሂ ሚነ ሸይጣን ረጂም ማለት ነው። አን ሱለይማን እብኑ ሱረዲን ቃል እስተበ ረጁላኒ ዕንደ ነቢይ ሰለላሁ ዐለይሂ ወሰለም፣ ሁለት ሰዎች ነቢያችን ዓለይሂ ሰላቱ ወሰላም ዘንድ ተሰዳደቡ። ፈጀዐለ አሐዱሁማ የግዲብ ወየሕመረ ወጅሃሁ፣ አንደኛው ይቆጣ ፊቱም ይቀላ ጀመረ። ፈነዘረ ኢለይህ ነቢዩ ሰለላሁ ዓለይሂ ወሰለም፣ ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? ኢኒ ለአዕለሙ ከሊመተን ለው ቃለሃ ለዘሀበ አንሁ፣ እኔ አንድ ማውቃት ንግግር አለች፣ እሷን ቢላት ኖሮ ይሄ ሁሉ የፊት መቅላትና ቁጣው በተወገደችለት ነበር። የቁሉ አዑዙ ቢላሂ ሚነ ሸይጣን ረጂም እንደዚህ ቢል ኖሮ አሉ። ፈቃመ ረጁሉ ሚመን ሰሚዐ ነቢየ ሰለላሁ ዐለይሂ ወሰለም፣ ከነቢያችን ዐለይሂ ሰላቱ ወሰላም የሰማው ሰው እየተነሳና ፈቃለ አለ፣ ሀል ተድሪ ማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አኒፋ፣ የአላህ መልእክተኛ አሁን ምን እንዳሉ ታውቃለህን? ቃለ ኢኒ ለአዕለሙ ከሊመተን ለው ቃለሃ ለዘሃበ አንሁ አይል ገደብ፣ ይህን ንግግር ቢናገራት ኖሮ ቁጣው ልትወገድለት ነበር በማለት የአላህ መልእክተኛ እኮ ተናግረዋል ብሎ አዑዙ ቢላሂ ሚነ ሸይጣን ረጂም የሚለውን ነገረው። እና ስለዚህ አዑዙ ቢላሂ ሚነ ሸይጣን ረጂም ምንን ያስወግዳል ማለት ነው? ቁጣን ያስወግዳል። ይህንንም ትምህርት እንማራለን ማለት ነው። ስለ ሁክሙም ያወራል እዚህ ቦታ ላይ። ሁክሙ ልስቲዓዘቲ ቀብለ ቂራአት ልቁርአን ይላል። ቁርአን ከመቅራትም በፊት በተለይ ገና የመጀመሪያው ጅማሬ ላይ አዑዙ ቢላሂ ሚነ ሸይጣን ረጂም ማለት ራሱ አለብን። ይህንን ትምህርት እንማራለን። አመረ አላሁ ስብሓነሁ ወተዓላ ቢልስቲዓዘቲ ዒንደ አወሊ ኩሉ ቂራአትን፣ ማንኛውንም የጌታ አላህ ቃል ንባብ ስንጀምር በተለይ የመጀመሪያ ንባብ ላይ ኢስቲዓዛ አዑዙ ቢላሂ ሚነ ሸይጣን ረጂም ማለት እንዳለብን ጌታችን አዞናል። ቃለ ተዓላ አላህ ሱረቱ ናህል ቁጥር 98 ላይ እንደተናገረው በምዕራፍ 16 ቁጥር 98 ላይ ፈኢዛ ቀረአተ ልቁርአነ ፈስተዒዝ ቢላህ ሚነ ሸይጣን ረጂም። ፈኢዛ ቀረአተ ልቁርአን፣ ቁርአንን ማንበብ በጀመርክ ጊዜ ፈስተዒዝ ቢላህ፣ በአላህ ተጠበቅ። ሚነ ሸይጣን ረጂም፣ እርጉም ከሆነው ሰይጣን በአላህ ተጠበቅ ይላል። ስለዚህም ይሄ አምላካችን አላህ ያዘዘው ነው ማለት ነው። እናም ሁላችንም ትእዛዙን ተግባራዊ ለማድረግ መሞከር አለብን። ወልሕክመቱ ፊ መሽሩዕየት ተዓውዝ ዒንደ ኢራደት ልቂራአት፣ ቁርአን መቅራት በምንፈልግበት ሰዓት ለምንድን ነው አዑዙ ቢላሂ ሚነ ሸይጣን ረጂም የሚለው የተደነገገው? ምስጢር ኖረዋል ወይ? ጥበቡ ምንድን ነው? ሄየ እሱም አነ ቂራአተ ልቁርአን አልከሪም ሂየ ዒባደቱን ዑዝማ፣ ቁርአን መቅራት ታላቅ ዒባዳ ነው፣ ታላቅ የአምልኮ ዘርፍ ነው ማንበቡ በራሱ። ወቁርበቱን ኩብራ፣ ወደ አላህ ትልቅ መቃረቢያ ድልድይ ነው። ወደሊሉ ዓላ አነሃ ዒባደቱ ቀውሉሁ ሰለላሁ ዓለይሂ ወሰለም፣ ዒባዳ ለመሆኗ የነቢያችን ዓለይሂ ሰላቱ ወሰላም ንግግር ማስረጃ ነው። መን ቀረአ ሐርፈን ሚን ኪታቢላሂ ተዓላ ፈለሁ ብሂ ሐሰና፣ ከአላህ መጽሐፍ ውስጥ አንድ ሐርፍ አንድ ፊደልን የቀራ ሰው ሐሰና አለው። ወለሐሰነቱ ቢዐሽሪ አምሳሊሃ፣ ሐሰና መልካም እጥፍ ድርብ፣ መልካም ሥራ እጥፍ ድርብ ሆኖ ደግሞ የሚሰጠው ምንዳ በአስር ነው መነሻው። መድረሻው ሳይሆን መነሻው አስር ይሆናል፣ እስከ 700 ይቀጥላል። ላ አቁሉ አሊፍ ላሚም ሐርፉን፣ እኔ አሊፍ ላሚም አንድ ሐርፍ ነው አልልም። ወላኪን አሊፉን ሐርፉን ወላሙን ሐርፉን ወሚሙን ሐርፉን፣ አሊፍም ላምም ሚምም ራሳቸውን የቻሉ ሐርፍ ናቸው። አንድ ላይ ሶስት ሑሩፎች ሆኑ። ስለዚህ ሰውየው ከቀራ ስንት አገኘ ማለት ነው? መነሻው 30 ይሆንና እስከ 2100 እንደ ሰውየው ንያ ከዛም በላይ እጥፍ ድርብ አጅርን ያገኛል ማለት ነው። ፈመን ቀረአ ሐርፈን ሚን ኪታቢላሂ ተዓላ ፈለሁ ቢሂ ሐሰና፣ ከአላህ መጽሐፍ ላይ ፊደልን ያነበበ ሰው ምንዳን ስለሚያገኝ። ወለው ቢገይሪ ፈህሚን ወላ ሑዱሪ ቀልቢን፣ ትርጓሜውን ባይረዳውም ቀልቡን እዛ ላይ ሰብስቦ ባይቀራውም ንባቡ ብቻ ዒባዳ ነው፣ ንባቡ ብቻ አጅርን ያሰጣል ነው። ቀልብ ሰብስቦማ እንደገና እያናገረ ትርጓሜውን አውቆ ከሆነ እሱ አጅሩ ይህ ነው ተብሎ አይገለጽም ነው። ንባቡ ብቻ ይህንን አጅር ያሰጣል። ወለሐሰነቱ ቢዐሽሪ አምሳሊሃ፣ ሐሰና ደግሞ ምንዳ እጥፍ ድርብ የሚሆነው መነሻው አስር ነው። ፈኢዛ ካነት አን ፈህሚን አው ሑዱሪ ቀልቢን፣ ትክክለኛ መልእክቱን ከመረዳት ቀልብን ከመሰብሰብ ጋር ከሆነማ ፈተضዓፉ ኢላ 70 ኢላ 700 ወኢላ ማ ሁናሊክ፣ ወደ 70 ወደ 700 ይህ ነው ተብሎ ወዳልተገደበም ቁጥር ይዘልቃል ነው። ወአማ ቲላወቱ ልቁርአኑ ልከሪም ፈሂየ ቁርበቱን ኢላ ላሂ ተዓላ፣ ቁርአንን ማንበብ ወደ አላህ መቃረባችን ነው፣ ወደ አላህ መቃረቢያ ድልድል ነው ስንል ደግሞ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ ነቢያችን ዐለይሂ ሰላቱ ወሰላም ስላሉ ነው፣ እንዲህ ብለው ስለመከሩ ነው። ምን አሉ? ኢነኩም ላ ተርጅዑነ ኢለላህ፣ እናንተ ወደ አላህ አትመለሱም። ቢሸይኢን፣ በፍጹም ወደ አላህ ልትመለሱ ልትቀርቡ አትችሉም። አፍበለ ሚማ ኸረጀ ሚንሁ ከሱ ዘንድ ከወጣው ነገር በበለጠ ሌላ ምንም መመለሻ የላችሁም አሉ። ምንድን ነው ከአላህ ዘንድ የመጣው? ቅዱስ ቃሉ ነው አይደል? ስለዚህ ቃሉን ከማንበብ በበለጠ ወደ አላህ የሚያቀርብ ምንም ነገር የለም ማለት ነው። ስለዚህም ኢንሻ አላህ ሁላችንም ልንቀራ ይገባል። በምንቀራበት ሰዓት የሚወሰውሰን ደግሞ ሸይጣን ይታወቃል። ማን ነው ስሙ? ይሄ ሸይጣን ማን ነው? ስሙን አታውቁትም? ኢብሊስማ ዋናው ነው፣ የእነሱ አደማቸው ነው። ቃሩን ሰው ነው፣ አብዱራህማን አይደለም እንዴ? ይሄ ሸይጣን ሰዎች በሚቀሩ ሰዓት በተለይ ሰላት ላይ የታወቀው ሰላት ላይ ወስዋሹ። ተው እንጂ አዲስ አትበሉ፣ አዲስ አትስደቡት። ሰው አይደለ እንዴ? አላህ ሂዳያ ይስጠው እንዴ። አታውቁትም እንዴ ይህን ሸይጣን ሰላት ላይ የሚወሰውስ? ሮያል ፍሬሽነስ አስተካክለው። ኸንዚር አሳማ ነው፣ ይስተካከል። ኖ እኔ አላውቀውም ስሙን አለች ሳፊ። ኧረ ተው አውቀው ነበር ረሳሁት። እሱ እንዳያስታውሰን መጥቶ ማን ነው? አዎ አመቱላህ መልሰዋለች። ኸንዘብ ይባላል። አበባ ስጧት፣ አበባ ስጧት። አቡ ኻሊድ ሀያም ተከትሏል። አዱንያ ትላላችሁ ደግሞ እሱ ነው አዱንያን የሚያመጣት። ሙአይምን እንጂ ዱንያ ሸይጣን ነች ብላችሁ ነው? ዱንያማ ኸይር እኮ ነች፣ ኒዕማ ነች። ኢነ ልኢንሳነ ልሑብ ልኸይር ለሸዲድ ተብሏል። አላህ ኸይር ብሎ ጠርቶታል ዱንያን። እና አላልቅም አለኝ እስቲዓዛው፣ በቃ እዚህ ላይ ላቁመው፣ በጣም ሰፊ ነው። ከዛ በኋላ ቢስሚላህ ራህማን ራሒምን አልሐምዱሊላህ ረቢል ዓለሚንን በጣም ሰፋ አድርጎ ይገልጸዋል። አላህ በሰማነው ተጠቃሚ አድርገን። ጀዐለኒ አላሁ ወኢያኩም ሚነ አለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰናህ ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ ማይክ ፍሪ